ጎፌየሳወኮ ቤኑን ገላይ ቤኑን ገላይ አዱሬ ባፊቴ የሳወኮ አዱኑ ራኒቴ የሳወኮ ቤኑን ገላይ ቤኑን ገላይ አዱን ዱርዶከቴ የሳወኮ ጦቤራን ቃሪቴ የሳወኮ ቤኑን ገላይ ቤኑን ገላይ ኦፌ የሳወኮ ቤኑን ገላይ ቤኑን ገላይ ጅብቸ ባራያ የሳወኮ የሮን ገሉ ወያ የሳወኮ ቤኑን ገላይ ቤኑን ገላይ ጠላጮ መረቴ የሳወኮ መንዱ በዳበቴ የሳወኮ ቤኑን ገላይ ቤኑን ገላይ ኦፌ ኮሊላላ ወሌ ጋዲሮቤው ጋንጎሊዳ ወሌ ታኒላሊ ታኒላሊ ወዶአኒ ቦዮ ባሊ ጃ ወሌራ መስጎዶ አና ወላ ሶዋሎ ወላዘ ታኒ ኪሌ ዲራጆ ወላዳ አና ማራይ አና ማራ ቶዋሎ ማራጀ ሲቦ አኑ ማራዶ ወላዳ አርፋታጂ አገና ಆಯಾ ಅದರೆ ajiji homa open ayadu he homa open inu periya ko